نعوذ بالله من شرور أنفسنا ومن سيئات أعمالنا، من يهده الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم. أما بعد، توجيهات للمؤمنات حول التبرج والسفور. مجبيون انجدي آيتنال مالت يأيين ينبرنو ودى كتابو وانا سميم ودى وانا انقار نتب كمقباتي بجي توسنا نتب لاستاو ساتشوف بلوال نم اسكهون يالون اندو بطاك اللو سنناو من يالون يالوت اسلام اجيق بطام تلك نعمانو بك باتشو اسلام مالك تلك يهونا اقانو هين لنناك اقبالنو الله سبحانه وتعالى يوال اللن تلك يهونا ولتانو اشي ስለዚህ ወሊላሂ አልሐምድ ከዚህ ነው ምን ጀምሮ አረ ወሊላሂ አልሐምድ እስልምና ማለት ምስጋና ያስገባል ለአላህ Subhanahu Wa Ta'ala ምስጋና ይገባዋል ወሊላሂ ለአላህ ብቻ ነው ማለት ነው ይው ወሊላሂ አልሐምድ ማለት ምስጋና ወንዶ ለአላህ ብቻ ነው ልክ እንደ ኢያከ ነዕቡዱ እንደምንለው ነው ይሄ تقدیم አላህን ማስቀደማችን يفيد الحسرة ولله الحمد لله بتشانو مزغانا وعلى الله فتوكلوا بالله لا بتشا تمكوا اياك نعبد وانتم بتشانا ملكالنا واياك نستعين اندمنلو سلازي نو ولله الحمد مزغانا اندو لله بتشانو يسطو لمن مزغانا اندي الحمد تبو لا يسطن دينن دين نو هي هيمانوت هيمانوت نو امنت نو يامرو يميازي هنا هيمانوت نو بجميع مكارم الاخلاق بجميع مكارم الاخلاق بهولم حلالاق سنه مغباروچ يميازي هنا يمالوت بهولم حلالاق سنه مغباروچ حلالاق يميبالو سنه مغباروچن كله يازه هيمانوت نو جملتن وتفصيلن بتقلوم بزرزرم مالو جملتن بتقلو وتفصيلن بزرزرم يميازي هنا هيمانوت نو بحلالاق سنه مغباروچ اسلام يازهزباچو سنه مغباراتوچ كلهم يلقنا ناچو كلهم كف مبايا كف كف راسن الله سبحانه وتعالى درجان كف ما درجانه وينها دمو يكلكلال اسلمنا اسلمنا دمو يكلكلال عن مساوي الاخلاق عن مساوي الاخلاق ك مساوي مالك مطفو كهونو سنه مغباروش مالك مطفو كهونو سنه مغباروش دمو اسلمنا يكلكلال جمله وتفصيلا بتقلو مطفو نغراتوچن كله الله كلكلوال بس بتقلو مالك وتفصيلا بزرزر ان مطفو نغروچ ان من اندهونو تزرزرو ان كلي ان كلي ان كلي راقواچو فيتنيبوه فانه رجس ايه مطفو نو راقوت سمو يتترى معناتو قمارن راقو طاوتاتن راقو كالله سبحانه وتعالى وچ سمو يتتقسن نغر راقو خمرن راقو يا الله سبحانه وتعالى زموتن راقو يا الله سمون يزرزر بتفصيل معناتو كلكلوان بتقلوم دمو اسلمنا مطفو يهون نغراتوچ اندو بتقلوم الله سبحانه وتعالى كلكلوان ስለዚህ ነው እስልምና ማለት ምስጋና ለአላህ Subhanahu Wa Ta'ala ይሰጠው እንደ አይነት ሃይማኖት ነው ስለዚህ ወተፍሲልን فمن تعمل الاسلام እስልምናን ያስተነተነ ሰው እስልምናን ያስተነተነ ቆም ብሎ ያየው حق التأملي ትክክለኛ حق التأملي ተገቢ የሆነን ማስተንተነን እስልምናን ያስተነተነ ሰው وجده ያገኘው እስልምናን خير الاديان ከሃይማኖቶች ሁሉ በላጭ አድርጉ خير الاديان ማለት ከሃይማኖቶች ሁሉ በላጭ خيرهم ማለት በላጫቸው ማለት ነው በላጫቸው ሆኖ ያገኘው እስልምና ከሁሉም በላጭ የተሻለ አይደለም እንዴ ማነጣጣራ ከሁሉም በላጭ ሆኖ ማለት ነው كنتم خير امه በላጭ ህዝቦች ሆናችሁ ማለት ነው وكذلك جعلناكم امه وسطا اي خيارا مرط አረግናችሁ ማለት ነው الله سبحانه وتعالى እንዲህ አድርጓል ስለዚህ خير الاديان ከእምነቶች ሁሉ مرط ሃይማኖት አድርጎታል الله واقومها وجه وجده خير الاديان واقومها اندغنا اقوم مالس تستكاكل يا غير هو ياغنيو الاسلامنا ككل بهيمانوتوج بلاچونا يتستكاكل بيچنيا امنت ادرغو ياغنيو الون وجد دينا صالحا وجده ياغنيو الاسلامنا بتككل يستنتنو سونو بمن يستنتنو سو بتككل انديت نو عند النجر لا سلا عند النجر لمناجر عند سو سيستنتن ሁለት ዋና ዋና ነገሮች ያስፈልጉታል አንድ ነገር ከሆነ ነገር ውስጥ ለመፈረጅ ማለት ነው ጥሩ ነው መጥፎ ነው በጣም ጥሩ ነው ሚዲየም ነው ነው ኤክሰለንት فور منامن بلو لما تنتن عند سو ولت وانا وانا نجرو تياس في اللقطال ما نيني ولا من نجر عندني علم ياس في اللقطال ولت تني عدل ياس في اللقطال وقاتل اللي وسوا سلامنا ما تشتم يهون أستعيد مستد كذا ما ترجع لي سلزي نجر لما دامي مستد هاي سلمار علم اللي وسوا ما كيس على فوتش منجر لما سالين ترنو تروار اللي كخلو فوتشولو يا هل السنة منجر كخرافات وجو كبيرة منجر إيش على إيش على بلوان عند سو تناطس تجب عن نبل تناطس تجبتهم ما ترجع لي تكك كلني وطيت لي ما درس يمشي لو ولا ترجع سيزنو عند وقت كله አረኝ ሁለተኛ ፈታው ይቆነም አዳይ ከሆነ አድሎ ካለበት መጨረሻ ላይ የሚደመድመው ድምዳሜና ኮንክሉዥን በምን ይተሞላ ይሆናል በአድሎ ይተሞላ ይሆናል አሁን እስልምናንም ትክክለኛ ነው ወለተም ይበልጣል ከሁሉ ባይሆን አይበልጥም ብሎ አንድ ሰው ለመፈተሽ ምን ያስፈልጋል ዕውቀት ያስፈልጋል ዒልም ያስፈልጋል ሁለተኛ ደግሞ ፈታው ይሆን አለበት አይደል እንዴ ከመነሻው ሙስሊሙም ያልሆነ ካፍርም ምንም ያልሆነ ሰው ተነስቱ ሃይማኖቶችን ላጥና ብሎ ቢነሳ ማለት ነው ትክክለኛው ለሞቅ እነዚህ ነገሮች ያስፈልጉታል ማ علم وعدل ዕውቀትና ፍትህ ጋር ሆኖ ማለት ነው ተአምቡል ማድረግ የሚፈልገው እንጂ ዝም ብሎ አንድ ሰው جهልና ላይ ሆኖ ተአምቡል ቢያረግ يرى ان الحق باطل እነቱ باطل ነው ብሎ ነው የሚያምነው አረ وان الباطل حق باطل ደግሞ حق አድርጎ ያስባል ምን ምክንያቱም جهልና ስላለበት ወይም ደግሞ አንድ ሰው جهልናም ባይኖርበት ልክ እንዳይሁዶቹ ትክክለኛነቱን ምን ሊያደርግ ይችላል ላይቀበል ይችላል ሆም ብሎ ማለት ነው ልክ አላህ Subhanahu Wa Ta'ala እንዳለው ማለት ነው ሐሰደ ምን እንዲ አንፉሲም ከውስጡ ካለ ጥላቻ የተነሳ ባክህ ዝም ብሎ ነው ይላል ገብቶታል ወለት እንደሆነ እስልምናም እንደዛ ነው እስልምናን በትክክል ያስተነተነው ሰው እስልምናን ያገኛል ምን አድርጎ ኸይረ አዲያን ከእስልምና ከሃይማኖቶች ሁሉ በላጭ ሆኖ እነዚህ ሁለት ነገሮች ግን ኖረውት ከገባ ነው ዕውቀትና ፍትህ ካለው ማለት ነው واقوى ما يتستكاكر وجده ياغنيو على اسلامنا دينا حيمانوت ادرغو ياغنيو حيمانوتن اغنيو مالتو يكرم صالح لكل زمان صالح يميمچ يميغبا مالتو صالح يميغبا يميمچ يميتقم انذي كله تنكلا صالح يميغبا يميمچ يميتقم يونه لكل زمان ليان لهلوم زمان مالتو ومكان لهلوم بوتا لعرب لافريكا ለምናምን ሳይሆን ለሁሉም ቦታ ወለኩል ዘማኒ وانه اسلمناكو مفخره مفخر ነው ማለት ይሄ ኩራት ነው እስልምና ፕራይድ ነው ኩራት ነው እስልምና ማለት ኩራት መሆኑን ያገኛል ኩራት ነው ለማ ለአህሊ ለቤተሰቦቹ ለእስልምና ባልተቤቶች ምንድነው ኩራታቸው ነው ግርማ ሞገሳቸው ነው እስልምና እንዲሆኑ ያገኛል እስልምና ላይ ያለ ሰው እንዴት ምን አለው መደሰቻ አለው አይደል አላህ Subhanahu Wa Ta'ala وبذلك فليفرحوا الى الله Subhanahu Wa Ta'ala قل بفضل الله ورحمته وبذلك فليفرحوا يدسوا بالله Subhanahu Wa Ta'ala تروفات بالله Subhanahu Wa Ta'ala تروفات قل بفضل الله ورحمته فضل الله على الاسلام لو قلنا الار فبذلك فليفرحوا بقى بزي يدسوا مكنياتهم بسو مندنو خير مما يجمعون سويتو اللي كان يسبسبوت نجر ሁሉ በላጭ ነው እስልምና ካለህ ነገር ሀብቱ ሰው ያኮራው ይሆናል ምን አልባትም ጤንነቱ ሊያኮራው ይችላል ዒልሙ ሊያኮራው ይችላል ዕውቀቱ አንድ ሰው ውበቱ ሊያኮራው ይችላል እንደዚህ አይነት እንደውም ኩራቶች አይወደዱም አስለን ብለናል አይደል የተከለከለ እና አላህ Subhanahu Wa Ta'ala አይወዳቸውም በእንደዚህ አይነት ነገሮችን መፎከስን ወይም መኩራትን ማለት ነው ግን እስልምና በራሱ ኩራት ነው ግርማ ሞገስ ነው ለባለቤቱ ማለት ነው وعز لقنام ነው እስልምና ለቀና ነው عز ለቀና ነው وكرامه كرامم ነው الله سبحانه وتعالى የቸረው የሆነ ለየት ያለ ችሮታ ነው ስጦታ ማለት ነው ትልቅ የሆነ ስጦታ الله سبحانه وتعالى የሚሰጠው ከራማ ይባላል ከረሙ ያላ ቸርነቱ ያመጣው ነገር ማለት ነው الله كريم ነው አይደል الله كريم ነው ቸር ነው ማለት ነው ይሄ الله سبحانه وتعالى ቸርነት ያመጣው ችሮታ ነው ከማን የተሰጠ ከአላህ የተሰጠ ችሮታ ነው كرامته وكفيل بالسعاده كفيل واستنا نو دمو لسكيت وكفيل بالسعاده لسكيت دمو واستنا نو غارانتي نو كفيل نو بمعنى واستنا نو واستنا نو لمن بمن واستنا نو لسكيت واستنا نو عارف لسكيت واستنا نو الله سبحانه وتعالى اندالو معناتنو فمن يؤمن بالله فمن يكفر بالطاغوت ويؤمن بالله فقد استمسك بالعروه الوثقى الى الله بطاغوتات كدو بالله سبحانه وتعالى يمنسوا بتككل استمامين زلبت تشبطوال لم في سام لها مبطس لله ايه نو غو غارانتي مالت واستنا مالت ايه نو لسكيت واستنا الله سبحانه وتعالى منم شجر اندي سغات اندلي لباچو ايهن ارغاغطو نغرواچوال ان الذين قالوا ربنا الله ثم استقاموا فلا خوف عليهم ولا هم يحزنون قد قالوا سوت حزن سغات منام فرات يلباچو لسكيت واستنا يزوال لسكيت بيچنيا واستنا نو سلمنا الله سبحانه وتعالى اندتناغرو مال كزي وچ سكيت هايفلغم لبغو كزي وچ سكيت ساي ودقات ني يالو እዚህ ውጭ ስኬት ሳይል ውድቀት ውርደት ነው ያለው ከእስልምና ውጭ ባለ የትኛው መንገድ ሰው ስኬትን ይፈልገው في الدنيا والآخرة ውድቀት ነው ስለዚህ ወከፊሉን ቢሰዓደቲ في الدنيا والآخرة بدنيا باخرام ለዘው የስኬት ዋስትና ማያዝ ማለት እስልምና ማያዝ والله ከእስልምና ውጭ ያለ መንገድን ያዘ ሰው እሱ ኪሳራ ላይ ነው ያለው ኪሳራ ላይ ነው ያለው ወደፊት ይከስራል አይደለም አሁንም ኪሳራ ውስጥ ገብቷል ወረደ الله سبحانه وتعالى والعصر ان الانسان لفي خسر على بك ميل انغراچو بغزيات على الله يسو لجوچ كله كيسارا وسط ناتشو اهونم ودافيت اهونم جمر كيسارا وسط نيا كما ان بستقر الا الذين امنوا يامنوا سوش يقوا وعملوا الصالحات كذا من نزي يامنوا بملكام سرا ميسرو كذا بملكام نغرم ادرا يتبابالو كذا ازاو لي صنات يالاچو تغست ما ادرا يتبابالو ሰው ሲቀሩ ሁሉም ሰው ምን ውስጥ ነው ያለው? ኪሳራ ውስጥ ነው ያለው። ስለዚህ ነው በዱንያም በአኺራም እስልምና የስኬት ዋስትና ነው። كفيل بالسعاده في الدنيا والاخره وان به بسو باسلمنا ነው ያለው ልብ ብል باسلمና ነው ያለው التقدم الحسي والمعنوي تقدم الحسي والمعنوي تقدم سلطاني ማለት ነው سلطاني حسي حسي የሆነ سلطاني ማለት ማቴሪያላዊ የሚታይ የሚዳሰስ የሚጨበጥ የሚነካ ምንድነው ሆዋ በስሜቷስ የሚዳሰስ ነገር ምን እንደሚባለው ተጨባጭ ሆነ ማለት ነው ተጨባጭ ማለት ተጨባጭ ስላችሁ በስሜት ህዋሳቶች የሚደረስበት የሆነ ስልጣኔ ማለት ነው የሚሸተት የሚቀመስ የሚታይ የሚዳሰስ እንደዚህ የሆነ ስልጣኔ ህስ ይባላል ማዕናዊ ደግሞ የሚታይ አይደለም የሚታይ አይደለም ይሄ ውስጥ ካለ አስተሳሰብ ጋር ይያዛል ይሰለጣኝ ሰውየው ማዕናዊ ስልጣኔ ያለው ሲባል አስተሳሰቡ የተጠቀ ይሆናል ይወረደ ይሆናል አሁን ምናልባት ሰዎቹን ስታያቸው እነዚህ ማቴሪያሊስቶቹ ማለት ነው ወይም እነዚህ በመናያቸው ቁሳቁሶች የሰለጠኑ የመሰሉን ሰዎች የሰለጠኑበት ስልጣኔ ስታዩት አንደኛ የሚታየው ብዙም ተከክለኛ እንደው ስኬትን ምንድነው ሳትስፋክሽን አይሰጥም ለአካልም ይሁን ላይንም ለግርም ለጅም ለሌሎችም ግን ከዚህ በላይ ደግሞ ማዕናዊ የሆነውን ደግሞ ፓርት ስታዩት ማዕናዊ የሆነው ማለት ያስተሳሰባቸው ስልጣኔ ደግሞ ስታዩት በጣም ይወደቀ ነው አይደል እንዴ ሰዎች ሲሰለጥኑ ነበር የሚለብሱት እነሱ ራቁታቸው ነው ሲሰለጥን የሰው ልጅ ድሮም ካለው ታሪክ እነሱም ያስተምሩን እንደነበረው ድሮ ሰዎች ከስልጣኔያቸው በፊት እንደሚባለው ወደ ኋላ ቀርነታቸው ዘመን ራቁታቸው ነበር አይደል አሁንም ስልጣኔ ያልደረሳቸው ሰዎች ገና አለበሱ ልብስ ያልደረሳቸው ማለት እነኚህ ሰዎች አሁን እንደነዛ ይሆኑ ወደ ኋላ ራቁታቸውን ይሄዱ አሁን እንደዛ ወደ ራቁት መሄድ ማለት ወደ ኋላ ማሰም ማለት ነው ከሰውነት ይልቅ የሰው ልጅ ስልጣኔው በራሱ ሃያ ማድረጉ ነበር የሰው ልጅ ስልጣኔ ከእንስሳ የሚለየው አንድ ትልቅ ነገር የሰው ልጅ ሃያ አደርግ ያፍራል እኮ በቃ እንዲው ያፍራል በተፈጥሮ የሰው ልጅ የተሰጠው ነገር ነው የሰው ልጆች የተሰጣቸው ነገር ነው እንዲሁ ማፈር ማለት ነው መጥፎ ነገርን ሲሰሩ ሰዎች እንዳያዩቸው ይፈልጋሉ እነሱ ይሄ ነገር በጣም ስለዘቀጡ ይሄ ነገር ስለሌላቸው መጥፎ ነገሩን እንኳን በአደባባይ ነው የሚሰሩ ሃያቸው ተወግዱ ማለት ነው ደስ ነው አይደል ስለዚህ ማዕናዊ የሆነም ስልጣኔ የላቸው ከእስልምና ውጭ ያለ አስተሳሰብ ውስጥ ያሉ ሰዎች ወደዱም ጠሉ አብዛኛው ሰው እንደነሱ ቢመስልም እነሱ ቢሆኑ የመሩ ያሉት እነሱ ቢሆኑ እንዲሁ በእንትን ደረጃ ማለት ነው በመድረክ ደረጃ መድረክ በሚያዝ ሁኔታዎችን በመቆጣጠር እነሱ ቢሆኑ ባስተሳሰብ ግን እኛ ምን ነው አሁን ኋላ ቀርናል ትክክለኛ ተቀደም ያለው حسي የሆነ ومعنوي የት ነው ያለው በእስልምና ላይ ያለው ወቢሂ ያሉ ለዛ ነው وأن به بأسلم النان يالو لببل بأسلم النان يالو التقدم الحسي والمعنوي تكبكل إن يونا سلطاني تقدم مالت سلطاني مالت ما تبكل مقدم مالت سهم مقدم سلطاني معنوي حسي يهونو بس لستن يالو ومن شك في ذلك الشيء بزي أي ترتار يالو سو أي بأسلم النان اللم سلطاني مالت سارة سلطاني يالو أهون بالو سوتش أبزان يوتش بس ما مو بس سلطاني بمبالو سلطاني بهونا نجار رست مالزم سلطاني ثبلو سيطاني زمنو بلن الكذبين سلطاني سايرو سيطاني زمنو سيطاني زمنا سلطاني ملايت كالتشل كاستي الجارم ينسو سيطاني زم مالت هي تفاتو علم مالزم سوتش تفاتو استيالو بس علم سلطاني نو ثبلو غير يتكتلاشونو كذر بزو بل من المسلمين كمسلموش بزو يكتلاشون أستساس واتشوني ودال يهدنك أتشوال اللباب ساتشو أكوانا أتشو منام يما أتشوال من بلو سلم يحسبو تقدم لو بلو يحسبال عند ناس يحسبو ده تكنولوجي إن السورة تشيك الربوتنا كاني بيتشال يحسبال لو بلو يحكال يقم تاليهن بيو ودو حالي كارونا أتشو على وقت إن السورة تقدم أتشو بمن دنو بسيطاني زمنو مالت سيطان أو يهونون كسيطان غا سيطاني مياسد ستو عالم تمجتو أتشو بدن بيهدو بزن يعني سلطاني إنيا سلطاني بلن ولو هلا يهدن انده هنو سلزينو ومن شك في ذلك ازي لي ترتاري لنوراني تلالا هنو آيه نگرونة نو دي سلطاني مالت اسلم الناوستن يالو انده منلو يالا سو مالتنو فلينظر يملكت ففلق في تاريخي صدر الإسلامي يسلم النان تاريخ يملكت في تاريخي صدر الإسلامي يسلم النا من نشو لي صدر الإسلام مالت كذي أمة من نشاء يا نبي محمد صلى الله عليه وسلم صدر مالت من شو مالتنا يسلمنا من نشاء ملكت يوم تاج شلار كذي أمة وستنا يفلق نبتينيا حينما كان المسلمون مسلموش بنبرو بث ينبرون زمن مالتنا حينما كان المسلمون مسلموش ينبرو بث يهونون زمن ملكت من أينت مسلمين مسلموش مسلمين ظاهرا وباطنا مسلموش ينبرو بث جزيا من أينت مسلموش ينبرو بجزي من ينبرو بجزي مسلم ينبرو بجزي حينما كان المسلمون مسلمين أيه مسلموش ينبرو بزمن من مسلموش ينبرو بزمن مسلموش مسلم ينبرو بزمن دي من معلتنا مسلموش تككلين يا مسلم يهونو بزمن معلتنا إسلام يفلق ونعينة مسلم إذن بلو انتساب عدل لهم راسن مسلم عدرقو مستقات سايون حينما كان المسلمون مسلمين ظاهرا وباطنا بوستم بوجه مسلمين بيسلموا بس كذي معلم يا أيها الذين آمنوا دخلوا في السلم كافة بلوجه الله إندي يجابوا بس كذي معلم بق إندي يجابوا بس زمن مسلم وجه مسلم يهونوا بس زمن إيه مسلم وجه مسلم يهونوا كمسلم وجه تجاه الله قال يفرج جوال الجيوب تام يربطه بتال لأنتم أشد إلى الله لأنتم إن أنت أشد في صدورهم إذا تاج لبتشوس إن أنت በጣም ትፈራላችሁ አለ ከማይ በለጠ من الله ካላህ ይበለጠ ካላህ ይበለጠ የሚፈሩት ሙስሊሞችን ነበር ለምን ሙስሊም ስለሆኑ ማለት ሙስሊሚና ظاهرا وباطنا ሙስሊሞች ስለነበሩ ظاهرا ይሄ ተቀይሮ ደግሞ አሁን የዛ ተቃራኒ ነው እንዴ ሊበሏችሁ ይሯሯጣሉ ይሻማሉ ይጣራራሉ ምን እንብላቸው ምን እንሻማቸው ይባባላሉ ምግብ ላይ ሰው እንደሚሻማው ማለት ነው በምን ኢማኑ እንዲህ የውሸት በሆነ ጊዜ ማለት ነው ولم تغرهم الحياة الدنيا بلت تللتشاتشو جيزي مالتهم الحياة الدنيا حياة الدنيا ولم يغرهم بلت تللتشو جيزي بالله من على شو بلت تللتشو جيزي مالتهم ولم من الكلين ولتنيون يغرهم كلين أسلال الزال فيهم أشي ولم تغرهم الحياة الدنيا تغر المالات نور تغرهم يالكو تلزان يالات تلالي تشاكو كزي حياة الدنيا ولم يغرهم عون دمو يازال بالله الغرور بالله دي الغرور معنو إبليسنو يم شيطان الغرور يبالك الله فلا تغرنكم الحياة الدنيا ولا يغرنكم بالله الغرور لال دنيانا الغرور شيطان الغرور شيطان الزامل من يعني لا تتللاجو شيطان من لا يتللاجو مالذن شواج دنيا ما لا تتللاجو من نبر النزن سوج اندغنا شيطان ما لا تتللاجو على تتللاجو من نبر በዛ ሰዓት ሙስሊሞች ሙስሊም ነበሩ ልብ ብለህ ተመልከት እስቲ እስልምናና ሙስሊሞች ምን እንደነበሩ እነተም ቀዳሚዎች ነበሩ ወይስ አይደሉም የሰለጣኔ ምንጮች ነበሩ ወይስ አይደሉም ተመልከት ይዛን ነው ማለት ነው ስለዚህ فعلينا ልብ ልንል ይገባል አንሽኩር الله فعلينا በእኛ ላይ ግድ ነው ማለት ነው فعلينا በእኛ ላይ ግድ ነው እኛ ላይ አለብን ግድ ነው ግድ ይለናል እንደማለት ነው فعلينا ከተባለ እኛ ላይ ግድ ነው አንሽኩር الله الله ልናመሰግነው على ما انعم به علينا الله ان يلا يبوالو صدق ان الله لنا مسجنو يجد نو يهن يمسله امنت است يهن يمسله يهوت منجد است اسجبتونا مانم يلو مهي منجد مستفكلو يمسلو يلم يهن منجد جن يهن لاوقو سون بفصم مستفكلو يهونو نغير يلم سلازي الله لنا مسجنو يغبال من هذا الدين القيم كزي هنا قط على هيمانوت معناته من هذا الدين القيم ازي هنا قط على هيمانوت الله ان يلا يوالو يهونون ولتا لنمسجدو بطعم يجد نو وان نقيد هذا النعمه العظيمه وان نقيد دمو لنا قرانيو يغبال لنا قرانيو يغبال هذا النعمه العظيمه يهن تلك هنا صقا لنا قرانيو لنا استساسرو يغبال بالعمل بسرا لنا استساسرو يغبال ዝም ብሎ የሃይማኖቱ ተከታዮች ነን የሚል ስም ይዘን መኖር የለብን በሰራ ገብታችኋል بالعمل بما جاء به النبي صلى الله عليه وسلم النبي صلى الله عليه وسلم በመጡበት መንገድ በመስራት ማለት ነው ምን ሰራው ሰራ ያላህ መልእክተኛ በመጡበት መንገድ ሆኖ ይሄንን ዲን ከሰራ ጋር ልናቆራኛ ይገባል ኒዕማው አላህ Subhanahu Wa Ta'ala የሰጠን ኒዕማ ማለት ነው ግልጽ ነው አይደል አዎ ስለዚህ نقيد هذا النعمة هنا نصقى لنا يايزو لنا استساسره يقبل تلاقي هنا نصقى أزلمنا نستفاكله إلي اللي نعمة بمن بالعمل بسرع كسرع قال لنا قرانيا لنا يايزو يقبل أرمي بما جاء به النبي صلى الله عليه وسلم نبي يزوت بودتوت بهنو سرع ما لزنو ظاهرا بوست بوش أجنم وباتنا بوست أجنم صوب ما يعيوم ما لزنو سرا በሚስጥርም ሲረን ማለት ሰው ሳይያንም ተደብቀንም ማለት ነው ሲረን ማለት አንዳንዲ ተደብቀን ከሰው ተነጠለን ወዓለነን በግልጽም ማለት ነው ወዓላንየተን እንደማለት ነው ሲረን ወዓለነን በድብቅም መድብቅ ሲባል ከሰው ተነጠለን ሊሆን ይችላል እንደገና በአደባባይ በግልጽ በሰው ፊት እስልምናን እንዲህ ማወጃለብን እንጂ አንዳንድ ሰዎች እንደሚሉት በውስጥ ብቻ ይዤ ነው እኔ እምነቴን ያልስኩት ውስጥ አንተ ጠንካራ ነው በፍጹም አትዋሽ ውስጥ ጠንካራ ቢሆን ውስጥ ሙእሚን ቢሆን ውጭ የግድ ነው ሙእሚን የሚሆነው የግድ አንተ ውስጥ ያለን ነገር አላህ Subhanahu Wa Ta'ala እንደ ሂጃብ ነው የሚያለብሰው ከውጭ ስለዚህ ውስጥ ያለው ነገር ነው ውጭ ላይ የታያል ረሱል ሰለላሁ ዐለይሂ ወሰለም ይሄን አስመልክተው በደንብ ነው የተናገሩት ውስጣችን አንድ ሰው ደረት ላይ مضغاك قالك يونيكي قرأي سقالك اسواك تستكاك لك كلهم سونت يستكاك لك اسواك تبلاشك كلهم سونت تبلاش يا لتنبون يبلاش يا لتنبون تبلاش تستكاك لك تبلاش بلون إذا صلحت صلح الجسد كله وإذا فسدت فسد الجسد كله صلح فسد بلون مالك بمادي بفاستينس مالك تبلاش تستكاك لك مرة قابلت أميك أرق قدينو مالك سلسي قست أجنم وش أجنم كسوم قا ከሰውጭም አንድ መሆን አለበት አለበለዚያ ሙናፊክ ከሰው ጋር ሲሆን ሙእሚን ነው ከሰው ጋር ሳይሆን አመጸኛ ነው ዩፍሲ ደፊል አርድ ምድር ላይ ብተና መርዝ ሊበትን ነው የሚንቀሳቀሰው ምድርን በወንጀል ይበክላታል ሲነጠል ከጀማዓ ጋር ሲኖር ደግሞ ሙእሚን ነው እንደዛ መሆን አለበት እንደዛ ስንሆን የምር ሰለምን ይባላል የምር አሁን መስለም ያቃተን ልብ ብሎ የምር መስለም አቀዞናል ማለት መስለም ሰልመናል يمر مسلم مالت يمر لله بارنت يقرنا يمر لله بارنت يقرنا يمر دمو باري አልሆን ያለችው አሁንም ቀልባችን ነች لمن الحقيقه حقيقه الرق رق القلب يا ابن القيم رحمه الله تكلكلኛ بارنت يلب بارنت ነው ልብህ ባሪያ ሆነ ማለት ለአላህ ሊላም ሰውነትህ ምንድነው ባሪያ ነው ልክ እንደ ابو هريره اندالو ማለት ነው ሰውነት እንዳለ ታዛዥ ነው ሰውነት አካል እዚህ ሁሉ አዛዡ ማን ነው ልብ ነች ልብ ነው ሁሉ ሰከል አዛዥ እጅህም የእግርህም የጸጉርህም የምናምን እንዳለ ያለ ያ ሁሉ ምን አዛዡ እዚህ ውስጥ ያለ ነገር ነው ስለዚህ አሁን እኛ ማስለም ያቃተን ልባችን ነው ማለት ነው ችግሩ ያለው ውስጣችን ነው ማለት ነው ውስጣችን አልተስተካከለም ማለት ነው አመለካከታችን ገና ሩቅ ነው ያለው ማለት ነው እኛ ስልጣኔ ብለን እናስበው ነገር መቀየር አለበት ስልጣኔ እንዳልሆነ ትክክለኛ ተቀደም በእስልምና እንዳለ ማመን ሲጀምር ማንንም ያስገድድም ሰላትና እንደዚህው ላስተካክል ይሄንን ነገር ይሄንን ገጽታን ልብስህን ምናምን ልብስሽን ጭራሽ አይነገርም በቃ እስልምና ውስጥ ትክክለኛ ስልጣኔ እንዳለ ላወቀች ሴት ዝም ብለህ ብቻ እስልምና አዝውታል ነው የምትላት አሃ ይሄማ ከሆነ ስልጣኔ ባይሆን ያዘኝም ነው የምትለው ስልጣኔ መሆኑን አውቃለች እስልምና ማለት ስልጣኔ መሆኑን አውቃለች ትክክለኛ ሙስሊም መሆን ማለት መሰልጠን መሆኑን አውቃለች ከዛ ውጪ ደግሞ መሆን ማለት በሰይጣን መሆኑን ተረድታለች እስልምና ያለውን ነገር እንብ ያለ ሰው አላህ Subhanahu Wa Ta'ala እንዳለው ማለት ነው አይደል እንዴ ወፈሁክ ወልጃሂልየት የብጉን ومن احح ومن احسن من الله حكما لقوم يوقنون لبغل ميفلغوت يمحيمانن فرد نو اندي على يمحيمانن فرد افحوك مل جاهليه يبغون يمحيمانن فرد نو متفلغوت علاواقيوچ يتنسسوت علاواقيوچ يمسرتوتن مسمر نو متفلغوت اسون نو منغداچو مادرغ متفلغوت ومن احسن من الله حكما اند الله فرد يا مار ايمان فردال ለማን ለማን ነው ግን ለቃውሜን ይውቂሩን እርግጠኛ ለሆኑ ሰዎች የቂላላቸው በትክክል እስልምና ስልጣኔ ነው ላሉ ሰዎች ቀደም እንዳሉ በትክክል እስልምና ነው የሚያዋጣው የሚያድነው እስልምና ነው ብለው ያላህ Subhanahu Wa Ta'ala መንገድ ለያዙ ሰዎች ያማረ ምን አይነት ህጋል ይሄለም ለዛ ነው ይሄንን ሸክ እንዳይኖረንና ስራን ለናጣ በሰራ ለናጣምረው ይገባል እርግጠኛ ከሆነ እናጣምረዋለን ችግር አይኖርም በቃ እግዚአብሔር ምን ብቻ ነው የሚጠበቅብን መታዘዝ ብቻ መነገር ነው የምንፈልገው አቂዳችን እምነታችን ተስተካክሎ ከሆነ ውስጣችን አምኖ ከሆነ መነገር ብቻ ነው የምንፈልገው አንዴ ብቻ ይሄ ነገር በቁርአን ክልክል ነው አበቃ እንተሃይና እንተሃይና እንዳለው ዑመር ኢብኑ ኸጣብ በቃ ተከልክለናል ወአል አንቱም ሙንተሁን ሲላላህ መጠጥን አውሮድ መጠጥን حرامነቱን ተናግሮ እናንተ ተተዋላችሁ አትተው አረ እንተሃይና አብቀተናል ተተናል አራቀናል በቃ ኸምራ حرام ነው ሲባል መዲና ተጠለቀለች አብቀተናል በቃ ተተናል እንዴ ነው ውስጥ የተስተካከለ ሰው ችግር የለበትም ይሄ ነገር ታዟል ተባለ የሂጃብ አንቀጽ ወረደ ሴቶች ጊዜም አልፈለጉም በነበሩበት እንደውም ግማሾቹ ገርገዳ ይዘዋል እስኪ መጣላቸው ድረስ በቃ አንነቃነቅም ብሎ ማለት ነው የሂጃብ አንቀጽ ወረደ ሲባል ማለት ኸምራ حرام ነው ሲባል አፍስሰዋል مدينة بخمر غرفة تتقلق عليك ايه كونو من ما هون مالت لا الله سبحانه وتعالى دين يكين منور مالت ايه الله عز وجل بيتشان ميفلقو انتي بزو من رجاء ما يسفلقنا هي انديت نو حرام نو حلال نو الله بلوان اهو ابكا كل خلوتا القرآن ناري ابكا وستو كتستكاك اللي هينو احس جقرم لما استمارم لما مكرم مالتا الله سبحانه وتعالى لما نيجو قلباتنا يستغفر اهو ይሄንን ነው መለመን ያለው አላህን ምን ለምነው ሁሌም ይሄንን ነው ከዛ ውጪ አብሹሩ ሌላው ነገር ቀላሉ ኑር ሆኖ ነው የሚታየን ዙልማቱ ሆኖ ነው የሚታየን ጨለማው ጨለማነቱ በደም ይታየናል ብርሃኑ ብርሃንነቱ በደም ይታየናል ማለት ውስጣችን አላህ Subhanahu Wa Ta'ala ካስተካከለልን ለዚህ ግን ዱዓ ያስፈልጋል ብለናል ትግል ያስፈልጋል ብለናል قال الله تعالى الله Subhanahu Wa Ta'ala እንዲህ ብሏል وإن تتولوا يستبدل قوما غيركم እሺ ይሄ ሁሉ ዲን ይሄ ሁሉ ጸጋ ይሄ ሁሉ ኒዕማ እንዳለው ተነገራችሁ ስለምናሽ እንቢ ብትሉስ ይሁን ከዚህ ሁሉ ጸጋው ጋር ይቀርብን ብትሉስ وإن تتولوا እንቢ ብትሉ ይላል አላህ Subhanahu Wa Ta'ala يستبدل قوما غيركم يستبدل يتكال قوما غيركم ህዝቦችን ከእናንተ ውጭ አሉ ማለት ከዚህ በፊት አላህ ሃ አንቱም ሃኡላኢ ቱድዑነ ይላል ايو انيان يمسلال ميانناغرو قرانو اهو ازي لا يلوت ሁላችንም قرانو يوردو بافينا ها انتم هؤلاء تدعون لتنفقوا في سبيل الله الا انانته انني ناتشو አይደል انانته مالت انانزي ناتشو አይደል እንዲህ አይነት ሰዎች ናችሁ متتطرو نو متبالو لتنفقوا في سبيل الله والله منجد እንድትለግሱ ማለት ገንዘብ ብቻ አይደለም ግዣችሁ የመረዳት አቅማችሁን ፖቴንሻላችሁን ወጣትነታችሁን ውቀታችሁን ያላችሁን ነገር በአላህ መንገድ እንድትሰጡ እየተጠራችሁ ያላችሁት እናንተ ናችሁ አይደል አይደል እናንተ ናችሁ አይደል ይሄን የምታረጉት ፈሚንኩም ኢላ አላህ ሱብሃነሁ ወተዓላ ከእናንተ መካከል ታራ እንዲህ ተብሎ መየብኸል የሚሰስታለ ገና አሁንም ላለመቀበል የሚሰስታለ ሁሉ ብዙ ነገር ለመስጠት ፍቃደኛ ያልሆነ ሰው አለ አሁንም ልቡንም ያልከፈታለ ገንዘቡንም መስጠትም አይፈልጋለ ወቀቱንም ጊዜውንም ለዚህ ነገር አሁንም ይሰስስ ሰው አለ ገና ሙሉ በሙሉ ፍላጎቱ ያልመጣለት ሰው አለ አይደል ከእናንተ መሃል ይያለ ነው አላህ ሱብሃነሁ ወተዓላ ወመየብኸል አለ ለማንኛውም የሚሰስት ነገሩን ወደ ኋላ ያያረግ ያለ ከራሱ ያጓደለ ያለ ወደፊት አሁንም ፈጥኖ መግባት ያልፈለገ ወደ እስልምናና ወደ ዲኑ فانما يبخل عن نفسه የሚበሰሰተ ያለው ጊዜውንም ይሰስት ወቀቱንም ምኑንም ይሰስተ ያለው ከራሱ ነው والله الغني الله اوቁ ሀብታም ነው ተብቃቃ እናንተ ሁላችሁ ሙስሊም ብትሆኑ ለአላህ የሚጨምርለት sultaan ያለ እንዳይመስላችሁ እናንተ ሁላችሁም ዲን አልኢስላምን ጸጋነቱን ተረርታችሁ ብትኖሩበት ለእስልም ለአላህ ወይም ለእስልምና የሚጨምሩ አንዲት ቅንጣት ክብር የለችም ለእስልምና እንተቢ የምትጨምለው ክብር ለማን ነው ለራስ አረ ዛሬ ኩል እስልምና ማን አለው እንዳትል ለእስልምና ማን አለው ብለህ እንዳትጨነቅ ለእስልምና አላህ ሱብሃነሁ ወተዓላ አለው መጨነቅ ያለብህ ለኔ ማን አለኝ ለኔ ማን ያለኝ እኔ ለራስ ተጨነቅ እንጂ እስልምና አብሽር ዲን ነው የተስተካከለ ያማረ እስከ መጨረሻው ድረስ መጽሐፉም እንደዛው ማለት ነው ማንንም እንዲህ ቢል ማለት ነው ማንንም ደግሞ መጥቶ ሁላችንም ሰልመናል ቢባል እስልምና መጀመሪያ ከነበረው ክብር ቅንጣት አትጨምረው አላህም ሱብሃነሁ ወተዓላ ካለው ክብር ቅንጣት sultaan አትጨምረው ስለዚህ ብሰስቱ አለ ወደኋላ ዘየት ብትሉ ብታፈገፉ ብትሰንፉ አክቲቭ ባትሆኑ ዲናችሁ ላይ በማን ላይ ነው ሰሰታችሁት በራሳችሁ ላይ ስስታምነታችሁ በራሳችሁ ላይ ነው ይላል አላህ ወላሁል ገኒዩ ወአንቱሙል ፉቃራ አላህ ቆይ ተብቃቃሩ እናንተ እኮ ናችሁ ከጀይ ነገ ገና ጀነት ተከጅላላችሁ ቅጣት አለባችሁ ስንት ጉድ አለባችሁ አላህ ይተብቃቃሩ ምንም አይሆንም አብሹሩ እናንተ ናችሁ ከጀዎች ዱንያም ላይ ለመኖር ጥሩ ብዙ ነገር ያስፈልጋችኋል ገና ወደፊት የሚጠብቃችሁ ነገር አለ ከማን ነው የምትፈልጉት ካላህ አይደል እንዴ ገና የምትፈልጉት ስንት ተስፋ ስንት ነገር አለ ዱንያ ላይ ራሱ ልጅ ትፈልጋላችሁ ጥሩ ልጆች ሚስት ትፈልጋላችሁ ጥሩ ሚስቶች ባል ትፈልጋለሽ ጥሩ ባል ይሄ እኮ ከማን ነው የሚገኘው ካላህ አይደል በምን ይገኛል በመታዘዝ እኮ ጥሩ ህይወት መኖር ትፈልጋለሽ ከዛም ከሞት በኋላም ስኬት ትፈልጋለሽ ይሄ ሁሉ ከማን ነው የሚፈልገው ካላህ ነው የምትፈልጉት እናንተ እኮ ከጃይ ናችሁ አላህ እኮ ይተብቃቃ ነው ምን ይጎልበታል ብላችሁ ብሰስቱ ባትቀበሉ ዲኑን ባትይዙት ባትመሩበት ስለዚህ والله الغني وانتم الفقراء ስለዛ ነው ከዛ በኋላ وان تتولوا على الله በቃ እንዴ ብትሉ እናንተ አይ አሻፈረኝ ብትሉ ብትለመኑ ብትጠሩ እናንተ እየተጠራችሁ ነው ስትጠሩ እንዴ ብትሉ يستبدل قوما غيركم يتكل الله قوما ሰዎችን ይተካል ከፈለጋችሁ እናንተ ሁላችሁም ድርግ ብላችሁ ትታችሁት ዲኑን ብትወጡ يستبدل قوما غيركم ሰዎችን ያመጣል አላህ ወይ ወደፊት የሚወለዱ አሉ ለዚህ ተዘጋጁ ኦር ደግሞ የሚሰልሙ ሰዎች ይኖራሉ ከሌላ ሃይማኖት غيركم ከእናንተ ውጪ ይተካል አላህ ከፈለጋችሁ ግን ثم لا يكونوا امثالكم እንደናንተ ግን ከዛ አይሆኑም ثم لا يكونوا امثالكم እንደናንተ ከዛ አይሆኑም ዲኑ ላይ የሚያላግጡ ዲኑ ላይ የሚያሾፉ ዲኑ ላይ እንዲህ የሚንዘላዘሉ አይሆኑም ልብነ ዲኑን እንደዚህ እንደ መጫወቻ ተራ አድርገው የሚይዙት አይሆኑም ዲኑን የሚያሰድቡ አይሆኑም በሌላ አላህ ሱብሃነሁ ወተዓላ በሌላ አንቀጽ ጠቅሶታል ያ አይሁ الذين امنوا من يرتد منكم عن دينه ከእናንተ መካከለ ሃይማኖቱን ትቶ የሚሄድ ካለ ዲኑን መማር መተው በራሱ ሃይማኖቱን መተው ነው ወቁ አንድ ሰው ዲኑን ተው የሚባለው ከእስልምና ተው የሚባለው እስልምና ሚናዋቂ ለኢስላም ከእስልምና አፍራሽ ነገሮች አንዱ ታቃላችኋል አንድ ሰው ዲኑን መማር በዲኑ መስራት ካቆመ አቆመላ ዲኑን አኩርፎታል ይባላል ይሄ ሰው ተኮራርፏል ከዲኑ ዝም ብሎ ሙስሊም ቤተሰብ ስለተወለድክ ወይም ሙስሊም ስለሆንክ ይሄ ጸጋ ካንተ ጋር አይቆይም በቃ መጠቀም ስላልቻልክ ካንተ አንተ ከሱ ጋር ያለህ ቢመስልህም ካንተ ጋር ርቋል ከወይም ካንቺ ጋር ርቋል ለዛ ነው አላህ ያ አይሁን الذين امنوا من يرتد منكم عن دينه አለ ከሃይማኖቱ ከእናንተ የሚቀለበስ ካለ ሲባል በቃ እኔ ከፈር ያለው ብሎ ይሆን ነገር ያሰረ ማለት አይደለም ሃይማኖቱን ሆን ብለህም ሳታቀም ልትተው ልትተዩ ትችያለሽ ካለ ይላል አላህ Subhanahu Wa Ta'ala ቀደም እንዳልኳችሁ አለመማርም መተው ነው ሃይማኖቱ من يرتد منكم عن دينه فسوف ياتي الله بقوم ودفيت الله فسوف ياتي الله بقوم ودفيت الله سوتين يا متعال الله لك اندزي معناته من اين السوتين يحبهم ويحبونه يمودعچو يمودو سوتين لك اند انت ايونو مالالا ازي لا ثم لا يكونوا امثالكم يحبهم ويحبونه عارف انت من عذله على المؤمنين عزه على الكافرين لم امن انت ناناش يهونو روحرو يهونو لك هاديوچ دمو طنكارا يهونو سوتين يا متعال الله ولا يخافون لو مثلا يجاهدون في سبيل الله بالله منجر تغيل يميارغو باللاچو نجر ولا يخافون لو متلائم يوقاشوچن وقسا ملاس ما يفرو اهون اندزي لبالو اند كلي انديون كلي تبالو اهون بك دينون ستيازكو ملاس يمطال ارا بك انت وهابيون كبالت نو انت وهابيونش نو يميبال هيمانوتكو يلم اندزي كن دينون ميازش انت تكتلشو رغطانيا نش تاكيالش قرانن يياجيش የተማርሽ ሐዲስን ይያጊሽ የተማርሽ ነው ይሰራሽ አለሽ ሐዲስ በሚለው ቁርአን በሚለው አረ ስለዚህ እቺ ምላስ ይፈራና ሰውየው አይቀርብኝ ይላል አንተ እንዴ ብትል አላህ ይሄንን ማይፈሩ ሰዎችን ያመጣ ይሄ ምላስ ምንም የማይመስላቸው ይሄ ምላስ ምንም የማይመስላቸው ጀግኖችን ያመጣል ከሁለቱም ጾታ ብትፈልጊ ባትፈልጊ ይያለ ነው አላህ ስለዚህ ይሄንን ኒዕማ ባንጠቀምበት ይያሏችሁ ነው ባንጠቀምበት ይሄ ኒዕማ ሁሌም ካንተ ጋር አንተን የለመነ ባከን መሄድበት የለኝም ይያለ የሚኖር እንዳይመስልህ ስትፈልገው መጣቀም ስትችል ንዕማነቱን ስታቀው ስትንከባከዋለ ትኖራለህ ከእስልምና ጋር ትኖር ያለሽ አለበለዚያ ግን ሳታቀው ንዕማነቱን ሳትንከባከበው ስትቀር ንዕማነቱ ያበቃና አላህ Subhanahu Wa Ta'ala ለፈለጋቸው ዝውት ይሰጣል ወቁ ሙልተውታል አላህ ባሩጅ ሙልተውታል አረ ምድር ላይ ያለ ጠቅላላ በቃ አይፈልግም ሰው ሁሉ ቢቢልስ ካላችሁ الله سبحانه وتعالى سماي لا املاكيوچ አሉት አንድም ያራት አተማስቀመጫ ቦታ የሌለበት መላእክቶች ሁሉ አላህን ብቻ አምላኪ ማለት ነው ማይበሉ ማይጠጡ ስሜቴ ምን የማይሉ ማለት ነው ትምርቴ ንግዴ የማይሉ አላህን ቀን ከለይት በተስቢህ በተህሊል በተክቢራ አላህ سبحانه وتعالى የሚያወዱ መላእክቶች ሞልተውታ እነሱም ባይኖሩ ያላህ سبحانه وتعالى ስልጣን ምንም አይቀንስ الذي وانتم الفقراء ان انتم كجايناجو اني غني يتبقاقهو تني نيني يالنا لذلك لراس ستل طافت معناتنو لراس ستل لسلمنا ذا لراس ستل نور ايهن يمسلني عما الله سبحانه وتعالى كبوحل سنتوحل نوربت نوريبت على بلذيا كن ويهو كسارا على بلذيا كن ويهو ماطات الذين خسروا انفسهم ان ذا نفساتهم يكسروا سوتين عندنا من الله سبحانه وتعالى يتبقىنا معناته ماشي فنعمه الدين يدين صقا اذا شكرت يدين صقا ستمسغن مسغانا سيتمر بات ستمسغن بقيت وزادت تقويالج تكمرالج ما عرفني الله سبحانه وتعالى من غير ما سطن صقا سنمسغنو من يولد يكمرال يقويال ما عرفني الله سبحانه وتعالى اندالو ማለት ነው بتامسغنو لئن شكرتم لازيدنكم ولئن كفرتم ان عذابي لشديد على يا الله سبحانه وتعالى ጸጋ بتامسغنو شكر በተግባርም አለ شكر በውስጥም የሚያዝ شكر አለ ምስጋናውን ለአላህ መሆኑን اعتراف በማድረግ እንደገና ደግሞ በንግግርም ታመሰግናለህ አልহামዱሊላሂ ለዚ ሀዳና ለኢስላም ተላለ ስለዚህ ብታመሰግኑ ይጨምርላችኋል ለዛ ነው የእስልምና ጸጋ ስታመሰግን ካንተ ጋር ትቆያለች አለበለዚያ ታመልጣለች ማለት ነው አረ አዎ ታመልጣለች ቀደም እንዳልኩት ወዛደት ትጨምራለችም ወኢን ሂያ ኩፊራት ወኢን ሂያ ኢን ሂያ ኩፊራት ማለት ነው እሷ ግን ኢፍ ኢን ሸርጥያ ነው ኢፍ እሷ ቢሆን እሷ بتتكاد بتتكاد ማለት بتستبابل بتستبابل ማለት በግልጽም ባክ እስልምና ብዙም አይደለም በመላሱ ቢል ወይም በውስጡ ጸጋነቱን ባይረዳ ወይም በተግባር ባይመሰግን በተግባር አላህ Subhanahu Wa Ta'ala እጅ እንደሰጠህ ለእጅ አመሰገንክ ቢባለው በእጅህ አላህ የሚፈልገውን ነገር ከሰራህበት የእጅህን ጸጋ ውለታ ይተውጣህ ነው ማለት ነው አይደል እንዴ በአይንህም እንደዛው የሰጠን ኒዕማ ሁሉ ኒዕማነቱን አመሰገን የሚባለው በዛ ኒዕማ ስንሰራበት ነው ልብል እያንዳንዱ የ360 መገጣጠሚያችን በሱ ላይ ምን አለበት ሰደቃ አለበት ያንዳንዱ መገጣጠማችን ነብዩ ሰለላሁ ዐለይሂ ሰደቀ አለበት ለምን ያንዳንዱ ነገር ኒዕማኗ ከያንዳንዱ አላህ ከሰጣችሁ ነገር ደግሞ ምን ብሏል ወአንፊቁ ሚማ ረዘቅናኩም ብሏል ተሰጣናችሁ ለግዙ ይሄ ምግብና መጠጥን ብቻ አይደለም ይዘው ያላህ የሰጠህ ኒዕማ ሁሉ ይዛል ስለዚህ ወኢን ሂየ ኩፍረት ግን እሷ ከተስተባበለች ካልተሰራባት ካልተንከባከብካት ይድመሐለት ትወድማለች ይድመሐለት ማለት ትወድማለች ትንኮታኮታለች ወዛለት ትወገዳለች وحل بدلها وحل يعرفال مالتنا وحل مالت بوتا يزال بدلها بسوامتك اهون انت غبا نبرتشو نعمه متك مالتنا وحل بدلها بسوامتك بوتا يزال بدلها بسوامتك مالتنا يزال كفر يارغوال بوتاون من شعار الكفر والبدع والضلال شعار الكفر يكفر شعار مالس ارماوچ مالس ارما سلوغان منامن الله ارما تاقالاچو ايه لوغو ارما الله نيواسا يونيفرسيتي منال ارما الله شعار نو اسلمنا منوچ حالوت ارماوچ حالو شعار الدين ميبالو يكفر شعاروچ حالو عندسو يمكفرو ملكتوچ مالس የቢድ አሽዓሮች አሉ የቢድ አሰዎች ምሎች አርማዎች አሉ መታወቂያዎች አሉ ያስተውቃሉ ገና ትንፋሻቸው እንኳን ያስተውቃል ነፋሱም واضح አረን ነፋሳቸው ያስተውቃል ለዛ ነው አይሻ ረዲየላሁ ዐንሃ ያችን ሴት ምን ብላ ጠየቀቻት ስለሆነ ነገር ስጠይቃት እንዴት ነው ቆይ በሃይድ ሰዓት እኛ ከሶላት ለምን ነው ቀዳማ እናወጣው ነገር ግን ከጾም ቀዳማ እናወጣለን አይ ሐውሪየቱን አንቲ አለቻት ሐውሪያ ሸተተቻት ሐውሪያ ነሽ እንዴ አለቻት خارج نشوي معناتها لك امام مالكم كمسجد يعني نسوي ያስወጡልኝ ይሄ ጥያቄው ይብድ አሰው ይመስላል ያሉበት ሽዓር አሉ ምልክቶች አሉ አይደል እንዴ ይሄ ዱንያም ላይ ነው አኸራም ላይ ደግሞ ወደም يعرف المجرمون يومئذ በመናቸው بسيماهم በመልክታቸው ይታወቃሉ ምልክት አላቸው የራሳቸው መገለጫ ሙጅሪሞች መገለጫ አላቸው ስለዚህ ነው እስልምናን ከተውከው ይታይባል ተሸታለ ወደዛ ታዘነብላለህ አሁን ያንተ አርማ መገለጫ የኩፍር ይሆናል ማለት አላህ ይጠብቀንና ሱብሃንአላህ ለከ ካፍሮችን ነብዩ ሰለላሁ ዐለይሂ ወሰለም ተናገሯቸው ከሴቶችም እንደዛ ይሆናል እስልምና ውስጥ መኖር ካቃተሽ ለከ ያላህ መልእክተኛ ያሏቸው አይነት ሴቶች ትሆኛለሽ ሲንፋኒ ሚን አህሊናር ያሏቸው ሁለት የጀሃነም ሰዎች አሉ ብሏል ሁለት ቡድኖች ሁለት አይነት ሰዎች ማለት ነው ከነዛ መካከል ሴቶች ተጠቅሰዋል አረ እንዴ አሪያት ካሲያት ይሆኑ ማለት ነው ራቆታቸውን የሚሄዱ እኔ አላያቸውም ብሏል እንዴ አይነ ሰዎች አሉ ወደዛ ይሄ መታወቂያቸው አይደል የጸጉር አስተያየታቸው አረማመዳቸው አለባበሳቸው ተገልጿል ይሄ የነሱ ምንድነው ሽዓር ነው አይደል የነሱ ሽዓር የነሱ መገለጫ ነው የነሱ አርማ ነው የጀሃነም ሰዎችን አርማ ትይዛለሽ ማለታቸው ነው አላህ Subhanahu Wa Ta'ala ይጠብቀንና ስለዚህ በዚህ ጸጋ በነበረ ነገር ምትክ ምን ይገባል እንጂ ባዶን አይቀመጥም አንድም ሰው ያለ ሁለት ሀገር ስለሆነ ጀነት ወይም ጀሃነም አርል ያለው ከሁለቱ ለአንዱ ሀገር እየሰራ ነው የሚኖረው ሰው ይሁን ለሁለቱም ሀገር በሰራ ነው የሚገባው ለጀሃነምም ልፋት አለው ለጀነትም ልፋት አለው ለፍቶ ነው ጀሃነም የሚገቡት ሰዎች ሰርተው ብዙ ስራ የጀሃነም ስራ ሰርተው ለፍቶ ነው ጀነት የሚገቡት ብዙ የጀነት ስራ ሰርተው ስለዚህ ከሁለቱ አንዱ ይሰራል አይቀርም እየሰራሽ ያለሽውን እየሰራህ ያለውን እየሰራው ያለውት ነገር መፈተሽ ነው እንጂ የሚጠበቅብኝ እየሰራው ነው እየሰራው አይደለም መስራታችን አይቀርም እየሰራን ነው ግን ስራችን ወይ ጀሃነም ነው ወይ ጀሃነም የጀነት ስራ ነው ዛሬ ላይ ለዛ ነው አንዱ ይተካላሉ شعار الكفر والبدع والضلال وان العاقل ስለዚህ وان العاقل عمرو ያለው ሰው ጤነኛ አقل ያለው ሰው ያለሽ ሰው ليقيس ليمزن يكبوال ሊያመዛዝን ይገባል ቂያስ ማለት ማመዛዘን ሊያመዛዝን ይገባል ወይፈመ ሊገነዘብም ይገባል ሊገነዘብም ይገባል ምንን ፈከማ አነ ኒዕመተል አምኒ የሰላም ጸጋ የሰላም አምን ማለት ሰኪዩር ሆኖ መኖር ማለት ከስጋት ነፃ ሆኖ መኖር አምን ይባላል አምን በራሱ ምን ነው ጸጋ አይደለም እንዴ ሰላም ሆኖ መኖር ጸጋ አይደለም ያለ ስጋት መኖር ማለት ነው ያለ ስጋት ይሆነ የሚያሸበረህ ነገር ሳይኖር በሰላም መኖር ኒዕማ ነው አይደለም الله سبحانه وتعالى في قريش إلى فيهم رحلة الشتاء والصيف فليعبدوا هذا رب هذا البيت الذي أطعمهم من جوع وآمنهم من خوف الله سأقوم سيقلس الله تشون ديال ليامن كنت يقبل على الله من أين يا كرهب بها لا يبلا تشون جيتا وآمنهم من خوف كسقات بها لا أمني ستا تشون جيتا أمن تلك نعمانه ربي جعل هذا بلدا آمنا على إبراهيم عليه السلام دعا سيارة جيتا يهو اتنا غير من أدرقات بلدا آمنا على نقرمو كرزك بفيت سلامنا تأيك إلى إبراهيم كرزك بفيت الله سلامنا هذا ورزق أهلا من الثمرات إلى آخره على سلزي سلام براسو أمن ما هون كسقات ناس أهون ومنور كهلهم سقات ميسفر ومسقوت مسقات يلبس من دلو سو مسقات يلبس من دلو بتعم يحسقانا جا جهنم أرلم ها كجهنم يبلت قطعات الله كالله سبحانه وتعالى قطعات يبلت قطعات الله ألا يعذب عذابه أحد أرن نسوكم يقطع الله دنيا لا يفلق يقطع بوليس يفلق يقطع باغنني هنا نقص عند الله يقطع ስለዚህ ከዚህ ቁጣት አምን መሆን ነው ትልቁ ነገር ስለዚህ ነው ያንዳንዱ ሰው ሊያቅ ይገባላሉ እና አቂል የሆነ ሰው አምሩ ያለው ሰው ሊያቂስ ሊያመዛዝን ሊመዝን ይገባል አይደል እንዴ ምንድነው ወይፈመ ሊገባው ይገባ ፈከማ አንነ ኒዕመተል አምኒ የሰላም ኒዕማ ሰላም ሆኖ የመኖር ኒዕማ اذا لم تشكر ካልተመሰገነች አይደል እንዴ እሷ ላይ አላህን ማታመሰግንበት አላህን ለዚህ ጸጋ ولتاون ما تولدت كون بدينه ما سراكون عامل بهون كسات وبديلت بالخوفي تتكلت بسقات سلامهن ما تتكمبت كون عرفت يا سلام زمنهن يطيننا زمنهن ما تتكمبت كون يا سقات زمن يمطال زمن بقول لي يا سلام زمن اينور بسقات تفتنالله دم نعمان هل تتكمكبتم امن براسه تلك نغركم سبحان ربي امن وتا مغبات بسلام بسلام منوره بسلام ساتربش ساتشبر منوره تلك نعمانه هي النعمه ساتتكمبت بتقر تتكلج بسغات معناته بسغات عالم يوطال معناته ماشي ايه نو ونعمه الرزق يصقى رزق يصقى رزق صقى دمو اذا لم تشكر ما تامسغنبات كون رزق يبلها نو يتطاه نو مبلات تشلاله سو مبلات ما يشلاله رزق منو ونعمه الرزق يرزق دمو نعمه اذا لم تشكر ما تمسغن كونه الله ما تامسغنبات كون عبدلت بالكفر عبدلت يتالج عبدلت بالجوع برهب تتكلج يمبلاتن صقا تاقوتالاجو اننيا مغبون ماغنيتاچن ሁለተኛ يتاገኘውን ምግብ መብላት መፈለጋችን صار አፒታይት መኖሩ ይሄ ኒዕማ ኩል ይሄንን ግን ሰውየው ባያረግ ምናልባትም ወይ ምግቡ አይኖርም አለበለዚያ ኖሮም ምግቡ እንዳስበላው ትሆናለህ ማትበላው ስንት ምግብ አለ በቃ ኒዕማ ነው ሁሉንም ምግብ ወይም አብዛኛው ምግብ መብላት ኒዕማ ነው መብላት የማይችል ሰው አላ እንደገና ደግሞ መብላት ያላገኘ ሰው አላ ሱብሃነ ረቢ ለዛ ነው አላህ ሱብሃነ ወተዓላ አላህ ይወዳል አንድ ሰው اذا اكل اكلتن አንድ ሰው የሆነችን ምግብ በልቶ فاحمده عليها ሊያመሰግነው ማለት ይወዳል አላህ የሆነች ምግብን በልተ ወይም አው ይሽረባ شربتن يهونيت متتطان نغر تططته الله ان ستامسغنو يودال الله كمياسدسوتو نغروچ ابليسن دمو يمچرشا رر يمياغ نغر شيطان يمچرشا يمياناددو نغر من ستلو الحمد لله ستلو اودم يزاتبس غداينو وندنو ولا تجدو اكثرهم شاكرين بلو ابزايون اتامسغنن بلو سلازاته سو سيامسغن اودم ابليس بقى رر نو ميلو الحمد لله بلاس انه مغبهن الحمد لله بلا يهون النجر الله امسغنك مالك لسه وردت نو بقى عناددكو مالك طلاتن اسقوچه مالك قال امسغنك سيودال مجمرام يزاتو بزين ابزانيو سو اندا يمسغن اماراري وقاش شجر اوري نو مارغو بلا كلهم شجر ميامارر نو ميونو ماشي سلازي ايه صقا قال تمسغن اندميقير وك كذلك نعمه الدين لك اندزان عقل يالو سو ين ياقال እንደዚሁ ደግሞ የዲን ኒዕማ ኢላለም ቱሽከር አንተ ማታመሰግን ከሆነ ማሰራበት ከሆነ በዲኑ ለማለት ነው ኡብዲለት ቢልኩፍሪ በከህደት ይተካላት ተጣራጣ አላህ ቀደም ብሏል ዲኑን ምትተውት ከሆነ እኔ ተካለው ብሏል እንጂ እናንተ የተለመናችሁ አትኖሩ አሃ እኔ እንኳን ወጣሁ ማውጄ እንዳትል ሰውየው የሚወጣው ويفلقو نو ويوطى ساي مسلو يوطى يار عند سو وضو يالني يالو يمسلو وضو فتو لكاس لك اندزو مسلم يهونه مسلوت اسو لك ربات الاسلام يسلمنا انك زلبت كانغوت ولق ادرغو طلول غين باسلمنا سمال منم يا كفروما منم وتال بلو يهونه متواقياون قمتو يابارواللن قال اندزي يلم دنيا لاين يالنو الله سبحانه وتعالى نو مياقوا ارلي غيب سلهونا الغيب يترك لعلام غيوب غيب دمو لغيب بالبيت لله يتوال من ما درغات سيلما وستو كن اسو يلم كسلمنا وتعالى الله يقال ينم ايهنن لتاقي يغبال ادراهن كفر مالت دمو مندنو بكفر تتكا مالت مندنو دي ترى نغر نو بكفر تتكا مالت كو زلعالم لجحنم هونك مالت نو الله يطبق الله يطبق لزلعالم لجحنم مهون مالت نو زلعالم لجحنم عندهم كان لما يلمد هاجر معناته يما يلمد قطات جهنم قطات نو معناته رهابم يلمدال كلهم تلمجوالش انتم انتم مريم معناته ما لمدو نغير يلم يغرماچو بشتا يلمدال شجر يلمدال هاجر وتو رقو منور يلمدال يموت سو مرسات يلمدال غير جهنم قطات هيلمد كلهم اديس نو الله سبحانه وتعالى اندالو معناته كلما نضجت جلودهم بضلهم جلودا غيرها الى قداچو سيال قليلا قدا تكانلاچو لمن ليزوق العذاب قطاتون اندي قمصو على قمشا نو معناتن اديس سلونه نو قمشا يتبال ميقمص نو هل ليزوق العذاب هل اديس قطات يقطالو سلازي بكفر تتكا سيبال اندي يهون النغر وهو نغر متكات قلال ارغاچو اتيو كهون نغر ود هو نغر مشغاغر كتلك درجه اجيك بتام يورده زقاچ است مغبات كفر مغبات معناتن اشي الذي هي عندما يكون اوقاه مسجد والاسلام اسلمنا عز بتام يلاقنه مما ينتمي اليه بيون طول نمبر اشي والاسلام اسلمنا عز مما ينتمي اليه سو كميتطغبت نجر راسون كمياستغبت نجر كله يبلطه يلاقه راسون لياستغبت يميغبا نجر بينور اسلمنا راسين استغيتشالو وده مسلموج مسلم نين مالتو كهولم يبلطه نو ارا يزي بوليتيكا بارتي ابال نين يزي سلطاني يزي ايديولوجي اراماج نين ارا سو يلال ارا يزي هيمانو تكتاي نين بلو راسون كهول نغر غا استغم ارا ني سوشاليست نين كابيتاليست نين منام يلال ارا يهول نغر املكاكات نو يي كمتتطغابت نغر كله يبلطه مسلم نين بلا اسلمنا منغ تكتاي نين مالته كهولم يبلطه كهولم سويت كميتطغوبت سويت يميتطغوبت ما تاستساسبال بوليتيكاوي استساسبال ايكونوميا استساسبال ليلا ماهبراي استساسبال منفساي استساسبال كهولم استساسبوت انت لتتطغابت يميجبو اسلاماي استساسبو اسلاماي استمونو اعزنو بتام اجيج بتام يلاقنو معناتنو فاذا لم يجد اناسا يعرفون قدر نعمه الله عليهم به ويعدون عليه بالنواجز ويرونه غنيمة ادخرها الله لهم مشي فسوف يرتحل عنهم الى غيرهم مشي اي زيغا فلجيات قال فاذا لم يوجد يجد ناسا فاذا لم يجد ناسا يعرفون الله انوش انبلنا فاعلوا معناتنا فاذا لم يجد اناسا سوچ كالا غنيو وي مسلمنا سوچن كالا غنيا بتقول اسلمنا فاعل ارغن معناتنا لمن قدم سننسى والاسلام بلنا لا اسو يشال اسلمنا نو فاعل يعرفت نغرو بالي سلازي فاذا لم يجد اسلمنا كالا غنيا اناسا سوچن يشال اسلمنا كالا غنيا سوچن يعرفون قدر نعمه الله عليهم يمياقو يهونو يا الله سبحانه وتعالى نعمه لك قدره مالت لك بالنسبه لي الله يوالو النعمه لك يمياقو سوتين كالاغني اسلمنا به بسو باسلمنا سبب مالت بسببه به باسلمنا سبب الله يوالللاچون ولتا يمياقو يمياقو سوتين اسلمنا كالاغني فهمتوا الا اسلمنا كالاغني ويعدون عليه بالنواجز يعدون مالت اطبقوا يميزو مالت عدوا عليها بالنواجز አጥብቀው የሚይዙ በቀንጣጥ ይጥርሳቸው ቀንጣጥያቸው በጥርሳቸው ነክሰው የሚይዙ ሰዎችን ካላገኘ እስልምና ወይረውነሁ ያማያስቡትም ወይማያስቡትም ማለት ነው የማያስቡትን ከሆነ ወያማያስቡትም ከሆነ غنیመተን غنیማ ነው ብለው غنیማ ማለት ምርኮ ልክ ሳትሰራ ሳትለፋ መታገኙ ንብረት አለ አይደል ከሌሎች መትማረከው ምርኮ غنیማ غنیመተን ادخرها الله لهم الله سبحانه وتعالى يا الله سبحانه وتعالى من ያረጋጭ ሆነ ያጎናጸፋችሁ ያወረሳችሁ ሆነ ማለት ادخرها لهم الله ያወረሳችሁ ሆነ ውርስ ነው ምንድነው غنیማ ነው ምርኮ ነው ብሎ እስካላመኑ የሚያምኑ ሰዎችን እስካላገኘ ድረስ ማለት ነው فسوف يرتحل عنهم الى غيرهم በርግጠኝነት ወደፊት ይሄ ነገር ይሸጋገራል ከነሱ ወደ ሌሎቻቸው ከነሱ ወጪ ወደ አላህ ካል ማለት ይሄ ሐሳብ ገብቷችኋል ልድገሙ እሺ አው እሺ እደግማለሁ ወልኢስላሙ ከዚህ ነው የሚጀምረው እስልምና عز ممن ممن ينتمي اليه منم ከሚጠጋበት ነገር ሁሉ የላቀ የሆነው ምንድነው የላቀ የሆነ ነገር ማለት ማን ነው እስልምና ነው አይደል ገብቷችኋል አይደል فإذا لم يجد ካላገኘ ማን እስልምና ካላገኘ እስልምና ካላገኘ ኡናሰን ሰዎችን ካላገኘስ يعرفون የሚያቁ ይሆኑ قدر نعمة الله عليهم به ያላህን ጸጋ ልክ نعمة الله عليهم به በሱ ሰበብ አረ በማን ሰበብ በእስልምና ማለት ነው በእስልምና አላህ ምን ያህል ኒዕማ እንደዋለላቸው የሚያቁ ሰዎችን እስካላገኘ ድረስ እስልምና አፍሰ ነገሩ ገና የሚራገፈው በኋላ ነው እስካላገኘ ድረስ ويعدون عدوا عليها بالنواجذ ذره ويعدون عليه يميزوا اطبقوا بسو بالنواجذ بترساتوا اطبقوا يميزوا يهونوا سوتين اسكالاغنيه درس اول ما راغب يعرفت نغرو مجرش التدمدم ويرونه يميامنوا يهونوا يميامنوا يرونه بعد يمياسبو يميايو يميامنوا معناته نو يرونه ارا كذلك هين نو ماسبو هين نو مامنوا ده معناته ويرونه يميامنوا يمياسبو እስልምናን ማለት ነው ምን አድርገው غنیመተን ادخرها الله لهم الله سبحانه وتعالى በእነሱ ላይ ያቸረው የሆነ ምንድነው ያጎናጸፈው የሆነ غنیማ ነው ወይም ምርኮ ነው ብለው የሚያምኑ የሆኑ ሰዎችን እስካላገኘ ድረስ ማለት ነው አይደል ይሄ አይነት ሰዎችን እስካላገኘ ድረስ እስልምና ገብቷችኋል አይደል فإذا لم يجد أناسا بكباچሩ እስልምና ሰዎችን ካላገኘ እንዲህ እንደት ባህር ያላቸውን እስካላገኘ ድረስ ምን ይሆናል እስልምና فسوف يرتحل ወለዚህ እስልምና ምን ይሆናል ይሸጋገራል ተሐለ ማለት ተሸጋገራል ይተላለፋል ወዴት አንሁም ከነሱ እነሱን ትቷቸው ኢላ غيرهم ወደ ሌሎቻቸው ይሻገራል አይደል እንዴ ይሄ ኒዕማ ዝም ብሎ አይቆይም ሁሌም ልብልቱን የሚገባው እስልምና ብቻ አይደለም የትኛውም ኒዕማ ካንተ ጋር አድሜ ልኩ አንተን የለምን አይኖርም አፊያ ኒዕማ ነው ሁሌም ካንተ ጋር አፊያ ሆና አትኖርም ትታመማለህ ይሆንክ አይደል ወጣትነት ኒዕማ ነው ሁሌ እንዲቀውይ እንደሆንክ ሁሌ የፈለከውን እየተናገርክ ደምህ እንዲተኩስ እንደሆነ በፍጹም አትኖርም አይደል ምትደክምበት ሰዓት አለ አይደል አሁን ምናልባት ነፃነህ ብዙ ነገር የማድረግ ምናምን አቅም አለ እንደፈለክ ትወስናለህ እንደፈለክ ጊዜህን ማኔጅ ታረጋለህ ይሄ ሁሌ ካንተ ጋር አይቆይም ይሄ ሁሌ ካንቺ ጋር አይቆይም መማር ትችላለህ መረዳት ትችላለህ ይሄ እኮ ኒዕማ ነው መማር የፈለገ መረዳት የሚያቀተው አለ አይደል አይገባውም ቢማር የማይገባው ሰው አለ አይደል አሁንም ብትማር የማይገባት ትኖራለች አንቺ አሁን ያለሽበት እድሜ ዲንሽን ለመረዳት በጣም ጥሩ እድሜ ነበር ይሄ ኒዕማ ሁሌም ካንቺ ጋር አይቆይም ብትፈልጊውም የማይገኝበት ሰዓት አለ ከጊዜም አንፃር ጊዜ አታገኝም ቢዚ ትሆኛለሽ በልጅ በቤት በመላምን በተለያየ ጉዳይ በሰራ ሊሆን ይችላል አንተም እንደዛው ኒዕማው አብሮ አይቆይም አይደል ምን ያረጋል ኢርቲሃል ያረጋል ይሸጋገራል ይተላለፋል ወደማ ወደሚጠቀምበት አካል ማለት ነው አላህ ወደ ፈለገበት ስለዚህ ፈኡሺኩም አሉ ابن تيمين رحمه الله تعالى الله يزن الله تعالى فأوسيكم أدرى لك شوال الله لم أدرى لبلاتو وسيا لنقراتو هم يو يلهم بلنا الدنيا لك. أيها الإخوة والأخوات أيها الإخوة وندم وچي لمكراتو هم ندزي مهتوچ أدرى لاتو هلهم بالعدل فتحوي هم بأمي قرمكو إنيا دانيان اللي نور دانيار اللي نم دانيار اللي نم በጣም የሚገርመው ምከራቸው በጣም ምን እንደው ሳይወራቱ ገርሞኛል ለምን ሰውቻውን ያጡት ነገር ይሄ ስለሆነ ነው አደራችሁን ፍታው ይሆናል ቀድም ያልኳችሁ አንድ ነገር ኡነት መሆን አለ መሆኑ ለማወቅ አረን በጨረሻ ላይ ድምዳሚ ልትወስድ ነው እስልምና ነው ስልጣኔ እስልምናን ነው የሚያዝ ያለብኝ ወይስ እስልምናን ትቼ ያለሁት መንገድ ነው ትክክል ብለሽ ልታምኚ ይኖርናልና አረን የሆነ ሙድ የሆነ ስታይል አለሽ አንቺም አንተም እኔም ይሄ ነው ወይስ እስልምና ያመጣው መንገድ ነው ስልጣኔ بله ارغطنيا لمون ادران فتاويون استي فتاويون بتككل كاوك والا فتاويون تفرد الله عليكم بالعدل ادراچون بفتاهلو في الامور كلها بهلم نجر لا ادراچون بفتاهلو والموازنات بينها ما مزازنم بمكاكلاچو نجراتوچن امزازناچو يميتقمنا يميغودن امزازنه زم بله اندنتن اتندا وي بتام زقارغاتام اتاسبو نجرون ويم تسفن تراتيد مي امزازنه هي نغروچ ادراچون بفتهنا في الامور كلها والموازنات بينها موازنه معنات عند النجر تقمنا غداتون طرونا مطفون غنون ايتو كذا مجرشا لي دمدامي مسدس موازنه يبال ما مزازن ما بيبال ما مزازن معناتن ما مزازن كومبير اند كونتراست مدرج معنات كذاس كامزازناچوس بوالا والحكمي شي مندنو يالوت عليكم بالعدل ار والحكمي بالعدل ما بالحكم مالو بفرد ما دراچو بفرد مقرشه ببيين مالو بيتنياو بيين للراجحي بلاقن يازوال للراجحو بيين سطو براجحو دو مالك كامزازناچو بوالا يتون يازو بلاقن يازو مالتاچو فيها بزاچ بامزازناچو بس گداي مالو والتسويه دمو مكل ادرغاچو يالو تسويه معناته مكل ادرغاچو بينها بمكاكلاچو بهولتو بامزازناچاچو نغروش مكاكل تسويه اكل ادرغو في الحكم ببيين غزي ماشي عند التساوي اكل بهونو غزي ار اي ان هي ان هي نغر اكل لاچو بلاچو كاسباچو من فرادو اكل نو بلاچو فرادو ار بتبلالطو غزي بلاچون يالو ار راجيون ميبلقلاچون يالو ليتينيون گودين هي ميياگلتو وهذه اتشي قدية له نقراتو اتشي فتاوي هونو عيتو بلاكي هونوون ببلاكي النتو ميازار وكل هونو نقراتو اتشي وكل اندو هونو مفرد عارن بيين مستد قائدة كبيرة تلكي هنا مرهونو عالو برينسيبلنا قائدة مالك مرهوين برينسيبل مرتلو كبيرة تلكي هنا يجيب قد يميل هنا على العاقل عمرو يعلو سو لاي قد يميل ببت قدية له قد يلو عالو سو عمرو يعلو سو لاي ان يتمشى عليه مالت مشى مالت تغوازه مالت ليغواز بيت قد يميلو نو مالت في سيره الى الله في سيره ارلم سير سير مالت غزو مالت في سيره الى الله ود الله بما يدرغو غسغاسي غزو مالت ود الله كونو من غسغسار يهدن يالنا ود الله نو ارلني الله سبحانه وتعالى والينا ترجعون بلا كلاتكم اني غا تمطالاتكم بلا الله غا مقوماتكم مهيداتكم هايقرم الله فيز ما ناغراتكم هايقرم الله سبحانه وتعالى ما من عبد الا سيكلمه ربه ليس بينه وبينه ترجمان بلا عندكم يلاتكم الله يناغرال نبي بنيا مكاكل مان ساينور استرغوامي ساينور يغبانال مياوراو نغر لذلك አደራችሁን በመታረጉት ጉዞ ወደ አላህ Subhanahu Wa Ta'ala ወፊ ሰይሪሂ ማዓ ኢባዲላሂ በሚያረጋውም ጉዞ ከባሮቹ ካላህ ባሮች ጋር የሚያረጋው ጉዞ አለ አይደል እንቅስቃሴ አለ በዛ ሁሉ እንቅስቃሴው አቅል የሆነ ሰው ሊኖርበት ሊጓዝበት የሚገባው ቃይዳ መርሆ ይሄ ነው አይደል በላጭ ነገር ሲመጣ በላጩን ያዝ እኩል ከሆኑ ነገራቶቹ አይደል እኩሉን መውሰድ ያንን ውዳቂውን መተው ነው ምን ጊዜም በላጭ ነገር ከተተው ስለዚህ ይሄ ነው ወደ ጌታችሁ በመታረጉት ግስጋሴ ጉዞ ሊሆን የሚገባው ሊያኩነ ለምን እንዲሆን ነው ቃኢመን ቢልቅስቲ በፍትህ የቆመ እንዲሆን ማለት ነው በፍትህ የቆመ እንዲሆን والله يحب المقسطين الله فتاويان يودل ايه قدي بنغراچن لا اندي فتاوي هونو سيبال براساچي لا يبيچ ارل بسوچيم لا يمنسطو بيين ينورال كلي اندزي نو انكلي اندزي ناتشو منام ستلو كراساچو الفاچو معناتنو سلا سوچو كو انيا بيين نساطال بزيم قدي فتاوي هونو يالوچو لا من الله من سلام يود فتاويان يودل الله اندي يوداچو فتاوي هونو اتادالو ياوقاچو اتاچبرمو ياوقاچو بلاچون نغر ተበላጭ ያደርጋችሁ አትሰዱ አታስቡ አታውሩ እንደዚህ የተሻለውን መንገድ እንደተሻለ አስቡት ትክክለኛነቱ መስክሩ ለዚህ እጀራፍ አድርጉ ለዚህ ውቀና ስጡ ማለት ነው ወአለይኩም አደራችሁን አንተ ቁሙ ልትቆሙ አደራችሁን ቀጥበሉ አሉ ሱብሃንአላህ አደራችሁን ቀጥበሉ አሉ ያዙ አደራችሁን አንተ ቁሙ ልትይዙ ቢማ ቱሚንቱም አለይሂ አደራ በተባላችሁበት ጉዳይ አደራችሁና አደራ ተብላችሁ አማና ያዙ የተባላችሁትን ነገር ያዙ ከሁሉም ይገርመው ደግሞ አደራ የተባለው ነገር አላህ ሱብሃነሁ ወተዓላ አደራ ብሉናል አደራ አላ ተዕቡዱ ሸይጣን ሸይጣንን እንዳታመልኩ ቃል አስገብቻችኋለሁ ይላል አላህ ያበኒ አደም አለም አሂድ ኢለይኩም አረን አላ ተዕቡዱ ሸይጣን እናንተ የበሪ ያደም ልጆች ሆይ አደራ ሲያጃችኋለሁ ይሄንን አደራ እንዳትረሱ ሸይጣንን እንዳትገዙ ማለት ሸይጣንን እንዳትከተሉት ሸይጣንን እንዲቁጭ አርገን አንሰግድለት ሸይጣንን መገዛት የሚባለው ወይ በማምለክ ነው እሱንና እሱ ያበጃጃቸው ያምልኩ ተግባራት ወይ እሱን በመታዘዝ ነው ወይ እሱን መንገድ በመከታተል ነው ኢባዳ አለ ኢባዳ አለ በትክክል ማምለክ እና ጣዓ አለ በመታዘዝ እሱ ሸይጣንን ማምለክ ማለት ይሄ ስለዚህ አላህ ቃል ያስገባ የመጀመሪያ ጉዳይ ነው አደራ የተባለችው ነገር ያዙ በሌላ ግን ከዛ ቀጥሎ አደራ የተባላችሁ ብዙ ጉዳዮች አሉ። ዲኑ ለኛ ምንድነው? አደራ አይደለም እንዴ? አደራ አይደለም? እስልምና አደራ ነው ወሁላችንም። እናንተ ለምሳሌ ሙስሊሞች ሆናችሁ እዚህ ማህበረሰብ ውስጥ ስትኖሩ ይሄንን እስልምናን ምናልባትም እንዲንከባከቡ እስልምናን ጉዳይ አስተምሮውንም ምኑንም አጠቃላይ እስላማዊ የሆነውን እንቅስቃሴ እንዲያካሄዱ ከአላህ ሱብሃነሁ ወተዓላ ጀማው ላይ ከፊት ላሉ ሰዎች አደራ ተሰጥቷል ተፈርሙ ለብቻቸው ለውኒ አይደለም ለሁላችንም አደራ ግን አላህ ይግድ ነው ከእናንተ መካከል የተወሰኑ ሰዎች መካሪዎች አስተማሪዎች ተጣሪዎች መኖር አለባችሁ መመካከር አለባችሁ ስለላለ ግማሻችን እንመክራለን እንጂ ሁላችንም ሐላፊነት አለብን በቃ ከሴቶችም ከወንዶችም እሚጠሯችሁ ወደ ዲን ነው እንደዚሁኝ እንዲያደርጊ ዲንሽን ያጂ የሚሉ ሰዎች እኮ ልክ እንዳንተ ምኖች ናቸው አላህ እዚህ ምድር ላይ በትኗቸው ይሄንን ምድር ያስረከባቸው ሰዎች ናቸው ከዛ ማለፎ ይሄን እንዲን የሰጣቸው ሰዎች ናቸው ምን እንደሚሰሩ የሚያይላቸው ማለት ነው አንተ ማስሱፊት ነው የምትሄደው አንቺ ምሱፊት ነው እኔም ሱፊት ነው የምሄደው ስለዚህ አደራችሁን አደራ በተባላችሁበት ነገር እንዳትተረሱ ለምን የሰው ልጆች ይረሳሉ ይሄን አደራ አላህ ተናግሯል አይደል እንዴ ኢና አረድና الامانه على السماوات والارض الى الله والجبال ሰማይ ምድር ተራራ ላይ ይሄን አማና አውርደነው ነበር አቀርብ ነው ይላል አላህ ሱብሃነሁ من قالوا الناس فابينا انبي قالوا الناس ان يحملنا انما الشكم انبي قالوا ارا منقبل ما انشلو قالوا واشفقنا منه كسو من بلوال بتام كبدواچو نغرو كبداچو وحملها الانسان انه كان ظلوما جهولا يسو لجن يتشكمو اسو بدينا بتام جاهل نو عاق من ده تشكم عاق اناقمنا نو انجي دينو امانه نو سلازي ادراچون امانه አደራችሁን አደራ በተባላችሁበት ነገር ቢአዩ አዲ አሉ ቢአዩ አዲ ሊያሟላ ማለታቸው ነው ቢአዩ አዲ ሊያሟላ ሊፈጽም ሁሉ ኢንሳንን ያንዳንዱ ግለሰብ ማዓለይሂ ያለበትን ሐላፊነት ያንዳንዱ ግለሰብ ሊወጣ አደራችሁን ቢአዩ አዲ ሊወጣ ሊያደርስ ሊፈጽም ሁሉ ኢንሳንን ያንዳንዱ ግለሰብ ማዓለይሂ ያለበትን ሁሉ ግዴታ የሆነበትን على الوجه الذي يطلب منه على الوجه الذي يطلب منه على الكيفية التي يطلب منه ማለት ነው በዛ እሱ በሚፈለግበት ሁኔታ አይደል ካንተ መስገድ ይጣበቅ ከሆነ መስገድ ካንተ እንደሚጣበቀው አይነት አሰጋገድ ነው ሰግደህ ማምጣት ያለብህ على الوجه الذي يطلب منه እንጂ በቃ ሊሰርቻለሁ አማናይን ተወጥቻለሁ አይደለም አላህ በፈለገው መልኩ መልእክተኛው صلى الله عليه وسلم በፈለጉት ማለት አንቺ ማማን አለብሽ አንተ ማማን አለብህ እኔ ማማን አለብኝ ሁላችንም አማን አለብን አይደል? ይሄ አማናችን የምንወጣ በምን መልኩ ነው? على الوجه الذي يطلب منه በዛ ማነር ነው። وجه ማለት ማነር ከይፊያ ማለት ነው። በሚፈልግበት ሁኔታ ነው። በዛ ሁኔታ ነው እንጂ እኛ በፈልግነውና እኛ ዛሬ ላይ ምናልባትም ለዲኔ አማኔን ተወጥቻለሁ እኔ በኩል ሐላፊነት ምንም ብዙም የምጠየቅበት የለም ብለን እንዳሰብነው አይደለም። የሚፈልግብህን በትክክል አጥኝ እና የሚፈልግብኝን በሚፈልግብኝ ያህል እየሰጠሁ ነው። አላህ በሰጠኝ አቅም ልክ አቅምን ያቃል አላህ። አላህ በሰጠሽ አቅም ልክ ከማን ጀመረ? መጀመሪያ ራስሽን ከማስተካከል ጀመረሽ። ገና አሁን እንዲህ ሲባል ሁሌ ቶሎ አምሯችን ላይ የሚመጣው ስለሌላው ሰው ማሰባችን ነው፣ ስለ ዲኑ ስለ ኡማው ምናምን አይደል? ቆይ ከዛ ተረጋጋ። መጀመሪያ ራስሽን አለይኩም አንፉሰኩም ራሳችሁን አደራችሁ። ከዛ ነው ያኔ ነው ሐላፊነት። አንተ ሐላፊነትን ከተወጣህ እኔ ዲኒ ላይ ራሴን ቀጥ ካረኩ፣ አንቺ ዲኒሽ ላይ ራስሽን ቀጥ ካረክሽ፣ አንተም ሁላችንም ካረግን ምን ማለት ነው? ዲኑን ያዝን ማለት ያረ አይደል? እንዴ አማናችንን ተወጣን ማለት እኮ ይሄ ነው። የሚጠበቅብንን እያንዳንዳችን መስጠት አለብን። አለል ወጂህ الذي يطلب منه የሚፈልግበት በሆነው መልኩ من غير تقصير ሳናሳንስ ማለት ነው ሳናጓድል ወላ ሙጃወዘቲን ልክም ሳናልፍ ሳናሳንስ ደግሞ ልክም ሳናልፍ በቃ ዲኑ ጉዳይ አስጨነቀን ብለን ጭራሽ አንዳንዴ ልክ ያለፈ አላገባ ምን ይበቃ ከሁን በኋላ እኔ ማረግ ያለብኝ ዝም ብዬ ለዲኔ ነው መካደም ያለብኝ ለሊቱን እየሰገድኩ ነው ማድረው እኔ ሚስት ምናምን የሚባል ነገር አልፈልግም አልበላም እንደዚህ አይደለም እጾማለሁ በዛ መልኩ አይደለም ለዲኑ መስራት ስላለብኝ እኔ በቃ ምንም ስራ የሚባል አልሰራም የሆነ ሀገር ይሄዳለሁ እንደዛ አይደለም ታክሲርም እንዳይኖር ሙጃወዛም እንዳይኖር እንዴት መሐል ላይ ሆነ አድል ፍትሃዊ ሆነ ማለት ነው አላህ ወከዛሊከ ጀዐልናኩም ኡመተን ወሰጠን ይላል ልክ እንደዚሁ አደረግናችሁ ምን አይነት ህዝቦች ወሰጠን ኺያረን ማለት ነው ሚዛናዊም ማለት ነው ይላል ምርጥ ሚዛናዊ ህዝቦች ሆናችኋል فمن قام بأمانته ስለዚህ የቆመ ሰው በአማናው አማናውን የተወጣ ሰው ሁላችንም ባለንበት የሚጠበቅብንን ማለት ነው فمن قام بأمانته አማናውን የተወጣ ሰው فقد ربح وفاز برغت ربح اثرف وفاز ስኬታማ ሆነ አማናውን የተወጣ ሰው በርግጥ ምን ሆነ ይሄ ትርፋማ ነው እንደገና ወፋዘ ስኬታማም ነው ነገር በስኬት እንደላቀቃል እሱ እነዚህ ናቸው ፋኢዝ ማለት ወመን ፈረጠ ፈረጠ አይደለም ፈረጠ تشديد አለ ወመን ፈረጠ ያጓደለ فيها በሷ ላይ ያጓደለ فقد خاب وخسر በርግጥ ባፍጢሙ ተደፋ خاب ማለት ተዋረደ ማለት ነው። ባፍቲ ምተደፈ ተዋረደ ወخسረ ከሰረ ነው ከሰረ الدنيا والآخرة خاب ተዋረደ እሱ ውርደትን الله جعل الذلة والصغار على من خالف امره የረሱል صلى الله عليه وسلم ትእዛዝ የተጻረረን ሰው ምን አድርጎታል መሰለኝ ወራዳ አድርጎታል ትንሽ አድርጎታል በራሱ የማይተማመን ሰው ፍራት ላይ በፍራት ሁሉ የሚኖር ሰው እንጂ በአላህ دین ላይ የሚኖር ሰው ምንም ስጋት የለበትም አብሽር ትንሽም ብትሆኑ ደሃዎችም ብትሆኑ እንደገና ደግሞ ተገዢዎችም ብትሆኑ የበታች ማለት ነው ምን ካላችሁ ዲን ካላችሁ ወአንቱም አለውነ እናንተ የበላይ ናችሁ አትፍሩ ተርፋማም ናችሁ የከሰረም አይደላችሁም አብሹሩ ምንም ውጤታችሁም ቢበላሽ ትጫሩም የከሰረውን አላህ ገልጿል አላህ Subhanahu Wa Ta'ala ወልዐስር ኢነ ልኢንሳነ ለፊ ኹስር ያላችሁ ውስጥ ኢለ ለዲነ ውስጥ ከገባ በቃ ስኬትና ተርፍ ላይ ነው ያለው አንተ ማለት ነው። ስለዚህ ትልቁ ሀብታችን ዲናችን እንደሆነ ልናቅ ይገባል ይላሉ رحمه الله رحمة واسعة ያልገባችሁ ነገር አለ? እሺ ኢንሻአላህ ከዚህ በኋላ ደግሞ ሰቢል الإصلاح እንከተለው ምን ነው ይላል ወቢላሂ التوفيق صلى الله عليه وسلم